ውዱእ ምሰሶዎች አሉት። የውዱእ ምሰሶዎች ስድስት ናቸው ጀሚዕ ልዑለማ የተስማሙበት። ሁለት ደሞ አሉ የዑለማዎች ኺላፍ ያሉበት። ጠቅላላ ስምንት ሆኑ ማለት ነው። የውዱእ ምሰሶዎች ስምንት ናቸው። ስድስቱ ዑለማዎቹ የተስማሙበት ነው። ሁለቱ ደግሞ አንዳንዱ ዑለማዎች ሱና ይላሉ፣ አንዳንዱ ደግሞ ፈርድ ይላሉ። እና እስቲ ስምንቱ እንጥቀሳቸው። ከነዚህ ስምንት የውዱእ ምሰሶዎች አራቱ በቁርአን የተጠቀሱ ናቸው። እሺ፣ የተቀሩ አራት ደግሞ ነቢያችን ያዘዙት ናቸው። እንደዚህ አድርጋችሁ ማወቅ አለባችሁ ወንድሞች። የውዱእና የሰላት ጉዳይ በሰነ ስርዓቱና በቅድመ ተከተሉ አልወሰዳችሁም ያስባለኝ ያልኩት ለዚህ እና አራቱም የውዱእ ምሰሶዎች በቁርአን የተጠቀሱ በአንዲት አያ قال سبحانه وتعالى يا أيها الذين آمنوا إذا قمتم إلى الصلاة ለሰላት ከቆማችሁ ማለት አይደለም። إذا قمتم إلى الصلاة ለሰላት ከቆማችሁ እንዴ? ለሰላት ከቆምንማ አለ ውዱእ ሰላቱ ፍርስ ነው። እና إذا قمتم إلى الصلاة ማለት ሰላት ለመስገድ ከፈለጋችሁ ማለት ነው። እሺ فاغسلوا وجوهكم በምን ጀመረ? በፊት ፊታችሁን እጠቡ። وأيديكم إلى المرافق ሁለት እጃችሁ ደግሞ እስከ ክንድ ያለው ኤልቦው እንደዚህ። ምንድነው مرافق በአማርኛ ምንድነው مرفق? ቁርጭምጭሚት ሳይሆን በላይ ያለው በላይ በዚህ በኤልቦው ያኒ ኪሪን። እሺ ኪሪን ኪሪን እስከ ክሪን ድረስ ሁለቱ እጃችሁ ስንት ሆኑ? ሁለት። ወምሰሑ ቢሩኡሲኩም ደሞ ራሳችሁ ሙሉ መስሕ አድርጉት አብሱት። ሶስት አይደለም። ወአርጁለኩም ኢለል ካዕበይን ያኒ እግራችሁ ደሞ እስከ ቁርጭምጭሚት ነው የሚባለው እስከዛ አጥንት ያለችው እስከዛ እጠቡት። ስንት ሆኑ ይህ አራት? ያ አዩሃ ለዚነ አመኑ ኢዛ ቁምቱም ኢለ ሰላት ፈቅሲሉ ውጁሃኩም وأيديكم إلى المرافق وامسحوا برؤوسكم وأرجلكم إلى الكعبين أرادتون نزهنا تشو أمستنياو من هنا أمستنياو نبيات شن يالو ثنو ابدأوا بما بدأ الله به ألو وذو ستجمروا الله بجمر وجمرات شو الله بجأرس وجأرسو بمن جمر الله بفيت جمره ودا إجهده ودا رأسهده ودا إقرهده ስለዚህ ተርቲብ ነው። አተርቲብ አምስተኛው ምሰሶ ነው። አተርቲብ አምስተኛው ምሰሶ ነው። ቅድመ ተከተል አድርገው ውዱእ ማድረግ አምስት ሆኖ አይደለም። እሺ ስድስተኛውና በጣም በጣም አስፈላጊ የሆነችው ከሁሉም ነገር መጠቀስ ያለባት አንያ። ውዱእ ስታደርግ አለንያ ምንም አይነት ውዱእ የለህም። 99 ጊዜ ብትታጠብ ውዱእ የለህም። ከኔ ጋር አላችሁ? النية ركن من أركان الوضوء، النية ركن من أركان الغسل، النية ركن من أركان لا، النية ركن من أركان الحج والزكاة والصيام والجهاد لكل نجر. مكناثم نبيات من قالوا إنما الأعمال بالنيات وإنما لكل امرئ ما نوى. لهل عبادة كون ياسفل القوال ياندندو سودومو نيالا درغبتنا وسراو يمنهون. ሰላት ለመስገድ ንያ ካደረገ ለሲያም አይሆንም። ዙሁር ለመስገድ ንያ ካደረገ ለዓስር አይሆንም። እሺ ውዱእ ለማድረግ እንትኑ ንያ ካደረገ ለስቲንጃ አይሆንም። እሺ እና አንያ ስድስተኛ ትሆናለች። አሁን ስትንድገማቸው አንያ غسل الوجه غسل اليدين مسح الرأس غسل الرجلين الترتيب እነዚህ ስድስት ጀሚዕ ዑለማ የተስማሙባቸው ይሆናሉ። ሁለት ሩክኖች አሉ ወይም ምሰሶዎች ዑለማዎቹ አንዳንዶቹ ሱና ናቸው አንዳንድ ፈርድ ናቸው ያሉ ምንድናቸው? አንደኛው አልሙዋላት። አልሙዋላት ማለት ውዱእ ስታደርግ ሳታሳርፍ ሳትቆርጥ። ለምሳሌ ፊቱን ያጥብና አንዱ ሄዶ ቴሌፎን ይቀበላል፣ ቴሌፎን ጨርሶ ይመጣል፣ ሁለት እጁ ያጥባል። ከዛ በኋላ አንድ ሰው ደግሞ ሰላም አለው ወይም በራ አንኳኳ፣ ለመክፈት ሄደ፣ እንደገና ራስ የራሱን ጸጉር መስህ አደረገ። ይህ ነገር አይሆንም። አንድ ጊዜ በፊት ከጀመርክ መድመዳና ስትንሻቅ አርገ ፊት ካጠብኩ በኋላ ቀጥታ ወደ እጅ፣ ቀጥታ ወደ መስሕ ራእስ፣ እንደገና ቀጥታ ወደ ርጅል እና መዋላት ማለት ሳታቋርጥ በመካከል ሳታቋርጥ ውዱእ ማድረግ መዋላት ይባላል። ቀልጠፍ ቀልጠፍ ብለ በመካከል ሌላ ስራ ሳታስገባ፣ ይህ ሰባተኛ ነው። ስምንተኛ አደልክ፣ በጣም ኢምፖርታንት ነው ይህ ነገር። አደልክ ማለት ውሃው በእጅህ ላይ አፍስሰህ በን ለምሳሌ በፊትህ ላይ ውሃ ረጭ አርገህ ሳትደባብሰው አይሆንም። ደልክ ማለት ማሸት ማለት ነው። ውሃው በእጅህ ላይ እስከ ክሪን እጅህ ላይ ውሃ አፍስሰህ ማበስ አለብህ። ማደባለቁ ውሃው ከቆዳህ ጋር እንዲደባለቅ ያስፈልጋል እንጂ ዝም ብለህ ውሃ ረጭ ረጭ አርገህ አይሆንም። ደልክ ማለት ማጠብ ነው። ውሃ ማፍሰስ ግን ማጠብ አይደለም። በፊትህ ላይ ውሃ ብታፈስበት አርስክበት ነው የምንለው። ስለዚህ አደልክ ስምንተኛ ነው። እሺ ኦኬ። እነዚህ ስምንት የውዱእ ምሰሶዎች፣ ከነዚህ አንድ ከቀረ ውዱኡ ፈረሰ ማለት ነው። ኸላስ እሺ። አሁን ውዱእ ስናደርግ እኛ ይህ ሱና ነው፣ ይህ ፈርድ ነው፣ ይህ ዋጅብ ነው፣ ይህ ምናምን እያልን አይደለም ውዱእ የምናደርገው። ውዱኡ ጠቅላላ ነው ውዱእ የምናደርገው። ላኪን ምሰሶዎችና ፈርዶችና ሱናዎች ለይቶ ማወቅ በጣም ትልቅ ቁም ነገር ነው። ምክንያቱም አንዳንድ ሰዎች ምን ያደርጋሉ? በሱና ላይ ጥብቅ ብለው ፈርዱን ስለማያውቁት ችላ ይሉትና ፈርድ ይተዋሉ። ከኔ ጋር አላችሁ ወንድሞች? ፈርዱና ሱና ለይቶ የማያውቅ ሰው በሱና በጣም እንዲያው አሁን ልነግራችሁ ነኝ። እንዲህ ይህ ሱና ነው ብላችሁ እንዲህ የማትቸው እኮ አላቅም። አው አትተው፣ ግን ሱና ነው ብትተው። ላኪን ውዱእ ስታደርግ ቅድመ ተከተል ውዱእ ይፈርሳል። ናም ወይም ደግሞ አንዲት ከቆዳህ ላይ ከቆዳህ አንዲት ጠብታ ያልነካው ቆዳ ካለ ውዱእ ይፈርሳል። ስለዚህ ዋናው ነገሩ ፈርዶቹና እነዚህ ስምንት ፈርዶችና ሱናዎቹን ለይተህ ማወቅ ትክክለኛ ውዱእ እንድታደርግ ይረዳሃል። አሁን ስምንቱ አይተናል፣ ፈርዶች። ወደ ሱና እንሂድ። ቢስሚላህ ብለህ መጀመር ሱና ነው። ከዛ የጥርስ ማፈቂያ አርገህ እና አሁን እንጀምርና ቢስሚላህ ብለህ መጀመር ሱና ነው ብለናል። የጥርስ ማፈቂያ አርገህ ስትጀምር ሱና ነው። ሶስተኛ ገስል ልየደይን፣ እነዚህ ጣቶቻችን የተሸከሙ ሁለት እጅ እስከ ክሪን ሳይሆን እጆቹ ብቻ መጀመሪያ ስትጀምር እጆቹ ማጠብ ሱና ነው። አንድ ሰው ውዱእ ማድረግ ሲፈልግ በፊቱ ቢጀምር ትክክል ነው። በፊቱ ቢጀምር ውዱእ አይፈርስም፣ ምክንያቱም እጅ ማጠብ ሱና ነው እንላለን። አራተኛው አልመድመዳ ወልእስትንሻቅ፣ ውሃ አድርገህ አፍህን መጉመጥመጥና አፍንጫህን ውሃ አስገብተህ ፊፍ ማለት ሱና ነው። አንዳንድ ዑለማዎች ደግሞ ፈርድ ነው አሉ። ምክንያቱም ኢዛ ቁምቱም ኢለ ሶላት ፈቅሲል ውጁሃኩም፣ ፊታችሁን እጠቡ ብሎ ሲያዝ አላህ ስብሃነ ወተዓላ አፍንጫና አፍ ሁለቱም ከፊት ውስጥ ከፊት የፊት አካል ስለሆኑ እነሱ ውሃ እንዲገባቸው ያስፈልጋል። ልብ በሉ ወንድሞች፣ እነዛ መድመዳና እስቲንሻቅ ፈርድ ነው ያሉ ሀቅ አላቸው። ምክንያቱም ፊትህ እጠብ ሲልህ አፍንጫው ከፊት አካል ነው፣ የፊት አካል ስለሆነ በውስጥ ውሃ መግባት አለበት። አፉ ደግሞ ውሃ መግባት አለበት። ምክንያቱም አፍህን ሸፍነህ ፊትህ ብታጥብ አይሆንም። ምክንያቱም አፍህ ከፊቱ አንድ አካል ስለሆነ፣ ስለዚህ አፍ መጉመጥመጥና አፍንጫ ውሃ ማስገባት አንዳንድ ዑለማዎቹ ፈርድ አሉ፣ አንዳንድ ዑለማዎቹ ደግሞ ሱና ነው አሉ። አምስተኛ الاستنثار سنة نو استنثار مالت وها افنشاه لاي كاس قباه بوالا فيف بله موتاتو اف بله توتوالا مكناتون بوست يالو قشاشاوش بزا بافنشاشن تساقور يالو مايكروبس نا جرمشو بمولو ترق بلو يوتعلو. إذن الاستنثار سنة نو. تخليل اللحية تقيمي اللو تقيمو لاي ب أمس تتقاثو إم أراد تتقاثو بزاب وبتقيموست إياس قبا وها ما سنكاتو سنة نو. على برزيا في ثن بلاي لاي وبتاتب تقرون بلاي لاي وبتاتب من ما دلم لكن بتقرون مهكل وها ما سقبات سنة نو. زتانيا التثليث غير المسح يا راس مسح الراس تته ليلو تشو صوست غزي عند التاتباتشو اجه صوست غزي فيته صوست غزي اقرى صوست غزي عند التاتب سنة لو تمام السرنياو التيامون تيامون مالت هل غزي بقاين عند تجمر فيته قاين قرا يلوم لكن هلت اجه هلت اجه بقاين تجمر الله هلت اقره دمو بقاين تجمر على بقران لا تجمر سنة نو كذبها لا إطالة الغرة إطارة الغرة يعني الجهن ستاتب الجه يعني بمولو الجه ستاتب بزا بكرين يعلو انتنو انت كذان لا تملس تنش ودلاي كفار قتات باله كان يقال لا تشون دموك الزيلا نصوم ميت أفاو وها سياتب كزي كتاتو تشولا يافسنا زنبلو ودتاتش هيدنا خلاسات ابيع له يهدا لا مجمرا ما بس اندزي مدبا بس اللبه ولتنيا يا انتنو البو يجاتشن البو وستمك بات اللبت كزابة لايم هون اللبت وهاو يا نقر كالقبا التات ابهم سلزي غر لبالال يعني يفيتاتشن كاتس اقر ميباك لبت لاي راس اتزه يزه ودت إيم يميك بقلبت مجرد شامهيد بقواند دمو كجرو قند اسك جرو قند مهيد اللبت يأجي دمو اسك كرين لولاي اسك أتنتو لاي ما تأب اللبن طيب كذابو هلا الاقتصاد في الماء يسونا نوراسو بزوسو ما تقربت وها بتكي توها ودو مارك سونا نو اهون دمنا درقو بامباو كفتة بو يا لازم بلن ان تتبعلن سنو بتك اتوها بتقام تك اتوها وضوء مارك اقتصاد مالت قطبا يوها قطبا بوضوء سننو اسراسو استنو الدعاء اثناء الوضوء يعني دعاء ستارك وضوء ستارك اللهم اغفر لي ذنبي ووسع لي في داري وبارك لي في رزقي ايالك دعاء تارك الله وضوء ستارك اللهم اغفر لي ذنبي ووسع لي في داري يعني يني ونجل اتقبلني ولتنيا دمو يني بيت اسفالني وبارك لي في رزقي يني رزقم اسفاو بيتين سفي ادرغو يالك ودو تارغالله 15ኛው ودو ستتشرس اشهد ان لا اله الا الله وحده لا شريك له واشهد ان محمدا عبده ورسوله تلاله أسرى السدستانيو صلاة ركعتين هلت ركعة وضوء ستج أرس يوضوء هلت ركعة اللو يشالسو يوضوء هلت ركعة ولو يساقدال طيب عند سو وضوء أرقو مسجد كقبا تحية المسجد كسجد يوضوء صلاة يسجد وكذلك تحية المسجد راسو السون شفنال مالت وضوء كذا الرقب وحالا عند سو زنبلو قج عيبل يفلقوا النقر هلت ركعة يسقدال يوضوء هلت ركعة نو صلاة تحت المسجد نو قضاء كان لو نو سنة نو عندما يعني يسقدال مالتنو المهم وضوء كذا الرقب مسجد مالتنو لمسالي الظهر لمسجد وضوء أدرقو المسجد سيقبا قطة ودى سنة يقبا أرات سنة لا دلم السو كسقد لك ركعتين يوضوء عند سقد نو يتاسب اللت نا يمتاستاوسوت نغر كالي سيدنا بلال نبياتشن صلى الله عليه وسلم بمعراج سيهدو سيدنا بلال ايوت وين بهلمنو ويس بقاهدنو المهم سيدنا بلال فيتاتشو كان نسو فيت بقا قوا قوا قوا قوا يالي جنة ለመግባት ብሎ ሲመራቸው ነገሩት አንተ ቢላል ዛሬ ለሊት እኮ አየሁ እና ከኔ ጎን ለጎን يعني ጀና ስትገባ سمعت خشخشة نعلك የጫማ ህንድምጽ ሰማሁ ከኔ ጋር ስትገባ ጀና አሉት ለምን እንደው ሲሉት እኔ እንጃ ምን እንደሆነ አላቀም ላ አንድ ነገር አለ الله ያከረመህ በዚህ الله ብልጥ ያደረገህ አንድ ነገር አለ የምታረገው አሉት والله يا رسول الله እኔ ካሰለምኩ ጀምሮ እስካሁን ድረስ ውዱ ካደረኩ ሁለት ረክዓት ይቻላቅም አላቸው ኢዘን በሱ ነው አሉት በሱ አላህ Subhanahu Wa Ta'ala በጣም ከራማ ሰጠህና ጀና እንደምትገባ አደረገህ አሉት طيب ኢዘን እነዚህ 16 ናቸው ምንድናቸው ሱና ናቸው እደግማቸዋለሁ ቢስሚላህ የጥርስ ማፈቂያ ሁለት እጅ ማጠብ ማግሞጥሞጥና እንትሩ በፍንጫ ውሃ ማስገባት አራት الاستنثار وهاو فيف بلاك فينجا موطات امست تخليل اللحيه طات انتنو تيمهن وهي اسغبا ماشتو سبعتنيا مسح الاذنين مسح الاذنين يعني رساوت نبر مسح الاذنين يعني يراست اوغره كابسك بهالا ሁለት جوره ما بس معناتنو سمنتنيا تخليل الاصابع تخليل الاصابع مالت اسرت اطوچه በሁለት ጣት መካከለ ያለው ዝምብለ ካየው ውሃ ላይ ገባበት ይችላል ስለዚህ ጣቶቹን ፈቀቅ ፈቀቅ ያደረከ ይባላል ዘጠነኛ አተስሊት ሁሉ የውዱ ነገር 3 3 ማጠቡ መስህ ራስ ብቻ ሲቀር እሺ አስረኛው አተአሚን አተያሙን በቀኝ በቀኝ እንድትጀምር 11ኛው አደልክ ያው ፈርድ ነው ሱና ነው ብሎ ዑለማዎቹ የተለያዩበት يعني وضوء متارقبت بوتا ويمدمو أكاله ما دلك يعني ما بس ما بس مالتنو وها ستافس إيابسكو يا انتن يادرك كذا الموالات أسره لتنو الموالات نو تلو تلو تلو بله وضوء نتارق أسره سوستنو يعني إجيه اسكا كرين يمتلوت نقر اسكا تقاتو ያን ጣቱን እንትኑ ኤልቦውን ዋጥ አርጎ እንዲያጥብ እንጂ ከኤልቦው እንዳይመለስ እሺ ከዛ በኋላ الاقتصاد في الماء يعني የውሃ ቁጠባ ውዱ ስታደርግ 13ኛ አዱዓ ውዱ ያደረክ ዱዓ እንድታረግ 15ኛ ከጨረስክ በኋላ اشهد ان لا اله الا الله وحده لا شريك له واشهد ان محمدا عبد ورسوله ما لا سنه نو كذا بحالا كچرسك ورا 16ኛው صلاه ركعتين مسجد سنه نو اوكي واذا توضات لا تقول هذه سنن وضوء ستارغاهون انذي فردوش ناتشو انذي سنناوش ناتشو بلو بچنقلات انداي متابه مكنياتهم يهن نجر اوق يالهو بله فردون فردون ارغ سنه لتتو نو يه ايل مدبه وندموچ جن اوقاچو ዋናው ፈርዶቹ ማን መሆናቸውን ካወቅ ከዛ በኋላ ውዱእ ስታደር እነዚህ ፈርዶች ብቻ ነው ማደርግ እንዳትል ለዕልም ግን ታውቀዋለህ طيب ከዛ ቀጥሎ አሁን እነዚህ ሱናዎች ናቸው ኦኬ አሁን ውዱእ የሚያፈርሱስ ምንድናቸው ውዱእ የሚያፈርሱ ምንድናቸው ብለን ደሞ እንቁጠር አንደኛው ውዱእ የሚያፈርስ ከሁለት ብልትህ ከብልትና ከመቀመጫ የፈለገውን ነገር ቢወጣ ጠጠር ቢወጣም ውሃ ቢወጣም ፈስ ቢወጣም ወይም ሽንት ቢወጣም ሰገራ ቢወጣም የፈለገውን ነገር ጠጠር ዝም ብሎ ጠጠር ቢወጣም ውዱ ያፈርሳል በሁለቱ በፊት ያለው ብልትና በስተጀርባ ያለው እንትኑ መቀመጫ ከሁለቱም ቦታ የወጣ ነገር ሁሉ ውዱ ያፈርሳል ሁለተኛ እንቅልፍ ላኪን ጠለቅ ያለ እንቅልፍ ያኒ ዝም ብሎ አይነህ በቃ ጭለምለም ይያለ በአከባቢ ያለ የምትሰማ ከሆነ እንቅልፍ አይባልም ولذلك آيات الكرسي ستقروا من جنوم تلو الله لا إله إلا هو الحي القيوم لا تأخذه سنة ولا نوم سنة مالت انكلف كالال لسلسة انكلف يعني تنش دكم كم سيلين كل في متعبهنا جن የሚወራ ታቃለህ ሰማለህ በጆሮ ትሰማለህ እና ትንሽ እንቅልፍ ያኒ ኖም ግን ጠለቅ ያለ ምንም አይነት አትሰማም ዋናው እንቅልፍ ኖም ይባላል ትንሹ ደግሞ ሲና ይባላል لا تأخذه سينة ولا نوم يالو الله تنشو انكلف ما يقلف ما يوستوم سلزي انكلف اللم يالا انكلف وضوء فرسال سوستنيا زوال العقل شنكلات اهمسات يعني ابده سلهون كنو متأتته سكره نو اشي وين بنج اوپريشن سيادرقو مادن زجام يميوقه بسونو وين دومو فين تهونو هال አዙሪ ተያዘህና ፈንት ሆነ ወደቅ ይሁሉ አሁን ተቀስቀስኳቸው አራት ነገሮች ጭንቅላት የሚያስቱ ስለሆኑ አንድ ደቂቃ ቢሆንም ጭንቅላት ከሳተ ውዱኡ ይፈርሳል طيب ከዛ በኋላ ዑለማዎቹ ያልተንትኑ خلاف ያለባቸው ምንድነው አንድ ሰው ብልት ከያዘ የራሱ ብልት ይሁን የሌላ ሰው የሴት ብልት ይሁን የወንድ ብልት ከያዘ ዑለማዎቹ ያፈርሳል ያሉዋሉ አያፈርስም ያሉዋሉ ከትላልቆቹ ዑለማዎች የወሰድነው ግን በሶስቱ የተከፈሉ ዑለማዎቹ ምንድነው ያሉት ያኒ ብልት የራሱ ይሁን ለሌላ ሰው ብልት የያዘ መያዝ ብቻ ውዱ አያፈርስም እሺ ወይም ደግሞ ከያዘ ደግሞ ውዱ ያፈርሳል አንልም طيب من دنو بسميت كيازو بسميت بلت كيازك وين بسميت سيت كيشبت وضوء يفرسال شي بسميت كهوني كذب هلا انقدي علماء شو بسوستن نتكفلوا على الكواتشو مذهب حنيفة ايابت لمالو ايافرس مودو الو مذهب الشافعية كتا بلت كيازي وضوء يفرسال الو ሌሎቹ አብዛኞቹ ፉቃሃ እና ዑለማዎች ግን በስሜት ከተያዘ ብቻ ነው አሉ። እሺ ከዛ ቀጥሎ ደም በብዛት ከወጣ ደም በፍንጫ ይውጣ በቁስል ይውጣ ወይም ደግሞ በቢላዋ አርዶ ይውጣ ይሁሉ ውዱ ያፈርሳል። እሺ እንደገና ቀጥሎ القي اذا ملأ فمه توكت አፍህ ከሞላ ተውከት አፍህ ሞልቶ ከወጣ ውዱ ያፈርሳል تمام طيب ከዛ ቀጥሎ ያለው لحم الجمل አንዳንድ ዑለማዎች በመذهب حنابلة የግመል ስጋ የበላ ውዱ ያደረግ አሉ አንዳንዶቹ ደግሞ ላ ውዱ አያስፈልግም አሉ خلاف ያለበት ነገር ይሄ ነገር እሺ ከዛ አንተ ምንድን ነው የምታረገው والله يجمل جمل سقاك بالله ان في تلاي بوامبا تكفتو ها بزو كاله كعلماء خلاف ان توطا على طول وضوء ارق كذا وهلا خلاص ينزا وضوء يا فرسال يالو الله السن ان السن كوسده سلام وطا سلازي من متن يلو طيب كذا بهلا الشك ጥርጣሬ ውዱ ያፈርሳል እንዴት ጥርጣሬ ለምሳሌ ውዱ አለኝ የለኝም ውዱ አለኝ የለኝም ብለው የምትጠራጠር ከሆነ ዑለማዎች ምን አሉ መሰላችሁ መድሃን የተሰጡን እዚህ ላይ اذا خرجت من الصباح متوضئا ወጣ ውዱ አርገህ ከወጣ ከዛ በኋላ ከተጠራጠርክ ውዱ አለኝ የለኝም ካልክ በመሰረት ውዱ አለ ውዱ አለ ኢንሻአላህ ቀኑን በሙሉ ፈጅር ያደረከው ውዱ ቀኑን በሙሉ ብትሰግድበት የሚያፈርስ ነገር ትዝ ካላለህ የሚያፈርስ ነገር በርግጠኛ ካላወቅ በመጠራጠር ውዱኡ አይፈርስም ከኔ ጋር አላችሁ ወንድሞች ግን ጥዋት ውዱ ሳታደርግ ከወጣ ከዛ ውዱ አለኝ የለኝም ብለህ ከተጠራጠርክ ግን በመሰረቱ ውዱ ስላላደረክ ውዱ የለህም ዋናው ጥርጣሬው መቼ ነው የሚመጣው ውዱ አርገህ ስትወጣ ውዱኡ ፈርሰዋል ወይ አልፈረሰውም ለሚለው መድሃኒቱ ምንድን ነው የሚያፈርስ ነገር እስካላደረክ ድረስ ቀኑን በሙሉ ብትውል ውዱኡ አለ ይህ በጣም ይጠቅማቸዋል ወንድሞች በጣም ይጠቅማቸዋል በተለይ እነዚህ ብዙ ሽንት ምናምን የማይሸኑ ጤናማ የሆኑ ሰዎች ይጠቅማቸዋል። ዛሬ እኔ ተጋብዤ ነበር እራት፣ ከመቅሪብ እስከ ዒሻ እራት ተጋብዘን ሄድን። ወላሂ ይገርማቸዋል። ዙሁር ያደረግኩት ውዱ ዒሻ ሰገድኩበት። ዙሁር ያደረግኩት ውዱ ዒሻ ሰገድኩበት። ምክንያቱም አልጠራጠርም፣ ዙሁር ውዱ እንዳደረግኩ አውቃለሁ። ከዛ በኋላ ግን ሽንት ቤት እንዳልገባሁ አውቃለሁ። በምንድን ነው የምጠራጠረው? አለኝ የለኝም የምለው ላ ይህን ዕልም ይጠቅማል። እንግዲህ አሁን የተማርነው ዕልም ይጠቅማል። እርግጠኛ ውዱ የሚያፈርስ ነገር ከተከሰተ ውዱ ፈርሰዋል። ላኪን በጥርጥር እንዲህ ከዙሁር ጀምሮ እስከ ዒሻ እንዴት ውዱ ይሆናል አይባልም። ሆድህ ጤና ካለው ይሆናል ይሆናል። ምን ሰይድና አቡ ሐኒፋ ዒሻ ያደረጉበት ውዱ ፈጅር ይሰግዱበት ነበር። ነዓም ወላሂ ዒሻ ያደረጉበት ውዱ ፈጅር ይሰግዱበት ነበር። ሌሊቱን በሙሉ ሲሰግዱና ሲቀሩ ያድሩ ስለነበር እና ውዱኡ በጥርጣሬ አይፈርስም። ጠይብ ላኪን ኢዛ ኸረጅተ ገይረ ሙተወድእ ውዱእ ሳታደርግ ከወጣህ ግን ያው በመሰረቱ ውዱእ የለህም። ሌላ አንድ ሰው እየሰገደ እንዴ እኔ እኮ ፈስ ወጣብኝ፣ አይደለም ፈስ አይደለም እኮ ጥርጣሬ ነው ብሎ ሰው እንደዚህ ሲወሰውስ ሲጠረጥር፣ ነቢያችን ሰለላሁ ዐለይሂ ወሰለም መድኃኒት ሰጥቶናል። አልሐምዱሊላህ። ምን አሉ ነቢያችን ሰለላሁ ዐለይሂ ወሰለም? የጅሪ አሸይጣኑ የጅሪ ፊል ኢንሳን መጅረ ደም። ሸይጣን እኮ በሰው ልጅ ልክ በደም ስር እንደሚሮጠው በደም ስር ይሮጣል። እሱ ያኒ ሸይጣን በደማችን ሆኖ ከኛ አይለይም አሉ። የቁል ሐታ ያ አንዳንድ ጊዜ ሸይጣን ለሚሰግደው ሰው ይመጣበትና ያእቲ ሸይጣን ሊመን ዩሰሊ ወየንፍኹ ፊ ዱቡሪሂ፣ መጥቶ ሸይጣን በዛ በመቀመጫ ፈስ የሚወጣበት ቦታ ኡፍ ይላል ሸይጣን። ይኸውላችሁ ያ ተንኮሉ እኮ በጣም እንትን ነው። ኡፍ ይልና ፈየተኸየሉ አነሁ ፈሳ ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም። የፈስ የወጣበት ይመስለዋል ያ የሚሰግደው ሰው። ና ምን ያድርግ? የቁል ላ የኽሩጀነ ሚነሰላ ከሰላት አትውጡ፣ ሓታ ተስመዐ ሰውተን አው ተሹመ ራኢሓ። እና የፈስ መጥፎ ሽታ ከሸተተ ፈስ እንደ ወጣህ ተረጋግጠሃል ማለት ነው። ወይም የፈስ ድምፅ ከሰማህ ፈስ እንደ ወጣ ተረጋግጠሃል። ግን በይሆናል ግን ሸይጣን መጥቶ ስለሚነካካህ በይሆናል በጥርጣሬ ምናምን ውዱ አይፈርስምና ከሰላቱ እንዳትወጡ ብለው መከሩ ነቢያችን። ጠይብ ከዛ በኋላ ስድስተኛው አልቀህቀሃ። ሱብሓነላህ። ካካካካ ብለመሳቅ በሰላት ውስጥ በመዝሀብ አቡ ሐኒፋ ውዱኡም ሰላቱም ይበጥላል። በአቡ ሐኒፋ ብቻ ሌሎቹ ግምን አሉ ላ ሰላቱ ነው የሚበጥለው እንጂ ውዱ አይፈርስም አሉ። አሁን ይህ ነገር የምጠቅስላችሁ ምንድን ነው? አንዱ የአቡ ሐኒፋ ወይም የመዝሀብ አቡ ሐኒፋ የተማረ ሰው ዝም ብዬ ባልፈው እንዴ ሼክ ምንድን ነው ካካ ማለት እኮ ውዱ ያፈርሳል ይለኛል። እሱ የሚለኝ በመዝሀብ አቡ ሐኒፋ ነው። ግን ያኒ ጀምሁሩ ልዑለማ አብዛኞቹ ዑለማ አያፈርስም አሉ። ለዚህ ብዬ ነው እየጠቀስኩት የምሄዱ ያኒ ዑለማዎቹ ኺላፍ ያደረጉበት ይሄ ነው የምላችሁ። ምንድን ነው አንዳንዶቹ ዕልማቸው የሻፊዒ የሐነፊ ብቻ ከሆነ ያስቸግራሉ። እሺ፣ ስለዚህ ካካካ ብለው መሳቅ በሰላት ውስጥ ሰላቱ እንደሚያበጥል እንደሚያፈርስ ጀሚዑ ልዑለማ ተስማሙ። ላኪን አቡ ሐኒፋ ውዱኡም ያፈርሳል አሉ። ጠይብ ከዛ በኋላ አሁን ከዛ እንውጣና ውዱእ የምናደርገው ለምንድን ነው? ለምንድን ነው ውዱእ የሚያስፈልገው? ለሶስት ነገር ነው። ሰላት ለመስገድ፣ መጽሐፍ ቁርአን ለመያዝ፣ ጠዋፍ ለማድረግ። ሌላ ኸላስ፣ እነዚህ ሶስት ናቸው ውዱእ የሚያስፈልጉን፦ ሰላት ለመስገድ፣ መጽሐፍ ቁርአን ለመያዝ፣ ጠዋፍ ለማድረግ አያስፈልግም ውዱእ። ቁርአን ለመቅራት ለምሳሌ ውዱእ አያስፈልግም። مصحف كاليازك زم بله سورة البقرة بربه بتقراو وضوء اسفل لقم اشي اهون قدي وضوء يهي مسل كوني يوضوء عند اكل ويم يوضوء عند اين تكرت الليلة مسح الخفين يمبالو وضوء ستادرق يعني اقرهن ما تأبتته بشرابه لاي ما بس عند اقره ما تأبت السبال مسح على الخفين يبالال أبزان يوچو تادر قال لا شو قن إنما روستي مسح على الخفين بخف لاي وين بشرابه لاي السنة وطفة اقره كما تأب ودو ستادر قمالتينو السو ما بس مسح على الخفين يبالال يه مسح على الخفين يا أخوة ብዙ ዑለማዎች ብዙ ሰሃባዎች በጣም በጣም ብዙ የሆኑ ሰሃባዎች ነቢያችን ሰለላሁ ዐለይሂ ወሰለም መስሐል ኹፈይን ሲያደርጉ አይዋቸው ደሞ መስሐል ኹፈይን ሱና ነው ብለው ነቢያችን ተናገሩ ማለት ነው ኢደን ሱና ነው النبي صلى الله عليه وسلم فعله والصحابه والتابعين والائمه كلهم فعلوه اردت مذهب تابعين صحابه نبياتين تقلالا يعني يسلمنا أن توكاي هون بمولو مسح على الخفين أدرقو يا أخوة عندان واندمو تشاتشن هلو بمسح على الخفين يما يمنو سوو تشالو باكاتشو كسلمنا أن داياس واتاتشو عندان دو يميا فيزو ميتان تنمو سنف بشرابي يمتابسو لمن هتتاتبن وها يايي وها كوبوزو هلو لمن هتتاتبو مقريه لهال يا أخي بشراب لاي ما بس السو سنة وست له أيوات قلتهم سلزي لا سنة دلهم كالي كفران مكنياتو قلت إيه هونو يسلمنا عند كرس ويسلمنا عند أكال كدوال سلزي مسح على الخفين سنة وبديناتشن طيب إني عند نقر بس لسات أشوان دموج مسح على الخفين على درقم مالت كسلمنا أسود أهم لكن مسح على الخفين مارق يلبنم هونم يلبتم كالاقن كسر من الناس والطوال لمن مسح على الخفين نبياتشين يدرقود صحابة يدرقود قرآن يززو سنة يززو نقر مهون يلبتم كالي فقرآننا بسنة مكارس لهون كسر من الناس والطوال عندنا شهادات قوابله من ملس على لبه لكن يعني مسح على الخفين سنة نو أقال له قن ألا درقم قرينو ما تبو كالي والله خالفت السنة قن كسر بالناء التوت أمن الوالد تسمع من؟ وهناك فرق يا أخوانا فرق كبير بين أن ترفض لمسالي نبيات شني عززوت الله عززو على در قم مالت ويم أدر قال له ويم على در قم مالت كسر من الناس والطهم قن مهون يلبت مالت كن كسال بلنال لمسالي عندان دي نقر حلال يال هون نقر حرام حلال ستل ام حرامي هون نقر حلال ستل يهي الله سراسل هون الله بتقام كناتي السماونا يهن كالك كسل منا قد تتوت الله من حرم الحلال وحلل الحرام وهو يعلم يوك حلال حرام كادرق حرام حلال كادرق كسل منا قد تتوت الله جن لمسا إني مثال الاستاتشو سيدنا علي ابن أبي طالب يا فاطمة الظهراء يا نبياتشن اللي جي هنا تشو فاطمة بالناتشو سيدنا علي بال يا فاطمة بالناتشو لكن عندك أن من يحساب ديت من دمت اللاتشو على كم يا أبو جهل لج اللي أقوي يفلقالو سيدنا علي كونو يا نبياتشن لج مستاتشو يالج يا أبو جهل لج لياقبا فلقه عليكونو فنبياتشن سمو عندي يا أبو جهل لجن كو أجتوال لياقبا تنو سمو تملكتو بدن بس تملكتو نيوان دموج كذابو هالا هزبو بمسكيل كتسب السببو هالا نبياتشن بقوت أنو ودوان برو واتقنا مناقر جمورو من قالوا الحمد لله والصلاة والسلام على رسول الله قالوا كل سوية يسمانه قال النبي صلى الله عليه وسلم إني قالوا تملكت بمن دم جمروا بعلي الجمروا إني لا أحرم ما أحله الله الله حلال يالو نبي بهون ميني الله حلال يالو حرام عللم مبتم يلنيم سلزي حلال إي حرمكو أدلم لكن ألو والله لا يجتمع بنت رسول الله صلى الله عليه وسلم وبنت عدو الله في بيت واحد لكن يا نبي لج فاطمة يا أبو جهل لج يا تشلج يا أبو جهل هلتم بأند بالسر يعني لقنان يؤيت شلو ماله ويم يا أبو جهل كاقبا لجين يفتالي ويم دمو يا أبو جهل مقباتي تووالو ندزي هذا النبي قطع كومبرو وردو ماتنو يعني ممكن يتزوج أي امرأة نبياتشن بلجي لاي ليلا اندا يقبا دلم يالو ما حرمو حلال نو يقبا لكن ياند كافر لج ليقبا ايتشن مالو قال صلى الله عليه وسلم دمو بليلا دمو منالو نبياتشن يتنشل سقا يبلال حلال نوالو ساتشوغن البلا مالو ايسمان ما نملت انا يسلم ما يسمان ما البلا مالو تمام كان النبي صلى الله عليه وسلم يقول لامرأة عندي ست دمو ده نبياتشن بيت متاج انشي يالواتناو بالت دارنش او لمن دنو اج حنا اللوم لمن جلت دار كهون شكو اج تنش حنا بتارق اللات كريم بتارق اللات تنش كنجو جوجو بتيت ارونونا لمن دنو يسو مستي امات مسلي يالوات سلازي حنا بتادر جيت ارونا برالوات هذا لمن دي الساد شوقن عائشة حنان دتارق يكالك الوات نبر حن اي ودوم لمن شتاو اي ودوتم نبر والله اني دومو بتايو نبياتشن لما كتل ادلم سميتنو اند حنان يمتقلاو نقر يلم سيتوشن داي سدبو بي سيتوشن داي قطب بي ايان دان داتشو سيتوش ايان نانت بالا اللاتشو يفرلقاتشو ناربو ولكم دينكم ولي دين እኔ ግን ሚስቴ አንድ ቀን ሕኛ ብታረግ አንድ ሳምንት ነው ማቆርፈው ደሞ አታረግም ለማረግ ከፈለገች በሰርግ በመናመን خلاص ታረግና ሁለት ቀን ሶስት ቀን አላያትም ሕናው ካለቀቀ እኔ ስለማልወደው ነው ሽታው በጣም ያስጠላኛል የሕኛ ሽታ በጣም ያስጠላኛል እና ራሱ ዴኮሩ በእጅ የሚደረገው ዴኮር የሚያደርጉት ዴኮር ንቅሻት ምናምንና والله الودو እኔ ነጭ በቃ እጇ ልክ እንደዚህ ነጮች አሉ አይደለም አሜሪካን ጣሊያን ምናምን ፈረንሳውያን እንደዚህ ነጭ እጅ ነው ደስ የሚለው والله ለምንድነው እዛ ጥቁር አሩንጓዴ ምናምን ድብልቅልቅ አርገው በቃ ውበቱን ያጠፋሉ እኔ አልወድም ይሄ የግል ስሜቴ ነው ነቢያችን አይወዱም የግል ስሜታቸው ነው እንጂ حنا حرام አላሉ እሺ እሺ ሐኑታ ለምንድነው እጅ ማንሳት ማለት ነው ሐኑታ የደገፍሽ ነው ወይስ የተቆጣሽ ነው ምንድነው ነች ምንድነው ሐኑታ ከስሻለሁ ነች ምን ማለት ነው ነች ሄና እሺ ሄና የሌለው ምንድነው ሄና የሌለው رات وانا بجي حنوتا اشي اني الودم نو يالكوت نبياتشن اي ودوم انجي حلال نو حرام حلال نم طيب اذن عند سو حلالو حرام مالت كل نو لكن اني الودوم نا الا درقو مالت ليلا قداي نو اوكي دمو ما فيزو كسل من ناس وطهل الله حلال يالو نقر من دنو دمو هدت سوست ما قبات نمو جواتا نو ينقر باكتو አውሮፓውያን ቢሰሙን አሁን ይስቁብናል ካለ ከስልምና ይወጣል ወንድሞች በዲን ማፌዝ በሸርዕ ማፌዝ በነቢያችን በቁርአን በአላህ ማፌዝ ከስልምና ያስወጣል በጣም አደብ ያስፈልጋል ስለዚህ مسح على الخفين هو الصلاة صلى الله عليه وسلم ምንድነው مسح مسح ማለት ወንድሞች مثلا اذا توضأ وضوء كامل مع غسل الرجلين ለምሳሌ እንበል ፍላጎታችን ጀነት ነው ጧት ተነሳና ውዱ አደረገ ውዱ ማለት ካምል ውዱ እግሩ ማጠበ፣ ፊቱ ማጠበ፣ እጁ ማጠበ፣ ሁሉ ነገር አድርጎ ውዱእ አድርጎ ከዛ ካልሲ ወይም ሹራብ ለበሰ፣ ሄዶ ፈጅር ሰገደ። ኦኬ። ከዛ በኋላ ተመልሶ ተኛ። ከተኛ በኋላ እንግዲህ ውዱእ ፈርሰዋል። ዙሁር ሲመጣ ውዱእ ሲያደርግ ምን ያደርጋል? ሹራቡን አውጥቶ እግሩን ያጥባል። ላ አሱና በሹራቡ ላይ መስህ ማድረግ ነው። ወንድሞች እኔ ሱና ስል ምንድን ነው? ይበልጣል ማለት እኮ ነው። በፍንትኑ በንትኑ በሹራቡ ማበስ ይበልጣል ሹራቡን አውጥተህ ውዱእ ከማድረግ። ምክንያቱም ሹራቡን አውጥተህ ውዱእ ማድረጉ የነቢያችን ሱና አለመውደድህ ያሳያል። እና መስሐ አርግ። መጀመሪያ አንተ ትጠቀማለህ። እንዴት ትጠቀማለህ? ብርድ ከሆነ ወይም ጠባብ ሱሪ ካደረክ ወይም ውሃ ጥቂት ካለ ለሁሉም ይረዳሃል። መስሕ ታረጋለህ። እንግዲህ ፍላጎታችን አሁን ምን አደረገ? ዙሁር ሲያደር ዙሁር ውዱእ ሲያደርግ መስሕ አደረገና አሁን መስሑ በዙሁር ጀመረ። ከፈጅር አይደለም የሚጀምረው፣ ምክንያቱም ፈጅር መስሐ አላደረገም። ከዙሁር ይጀምር። 24 ሰዓት ይሄዳል። ውዱእ እንትን መስሕ እያደረገ መስሕ እያደረገ ኢንሻአላህ 100 ጊዜ ውዱእ ቢያደርግ መስሕ እያደረገ ለ24 ሰዓት ይፈቀድለታል። ለማግስቱ ዙሁር ከመግባቱ በአንድ ሩብ ሰዓት ወይም ግማሽ ሰዓት ውዱእ አድርጎ መስሕ አድርጎ ኸላስ አለቀ ማለት ነው። ከዛ አስር ለማግስቱ አስር ሹራቡን ያወጣል። እግሩ አጥቦ እንደገና ውዱእ ሙሉ ውዱእ አድርጎ እንደገና መስሕ ሊጀምር ይችላል እንላለን። ኢዘን አልመስሕ አለል ኹፍ ወይም አለል ሹራብ። ደግሞ ኹፍ ማለት በቆዳ የተሰራ እንደ ሹራብ ነው። እሱ ከሌለ ደግሞ አሁን በእግራችን የምንለብሰው ሹራብ ወይም ካልሲ የሚባለው እሱ የኹፍ ቦታ ይይዛል። ጠይብ። ከዛ በኋላ እንግዲህ በዚህ መስሕ አለል ኹፈይን ይባላል። አልአስሉ ፊ መስሕ አልኹፈይን አልየሚን ብልየሚን ወልየሳር ብልየሳር። ከተቻለ መስሕ ስናደርግ ጎንበስ ብለን በቀኝ እጃችን ለቀኝ እግራችን፣ በግራ እጃችን ለእንትኑ ግራ እግራችን መስሕ እናደርጋለን። ከተቻለ ካልተቻለ ግን ያኒ አንዱን ቀኝ እግርህ መስሕ ታደርግና እንደገና ግራ እግርህን መስሕ ታደርጋለህ። የበለጠ ግን ልክ እንደ ጆሮ ነው አሉ ሼኾቹ ሲናገሩ። ራስህ የራስህን ጸጉር ረክ በኋላ ሁለት ጆሮህ መስሕ ስታረግ አንድ በአንድ ነው የምታረጋቸው? ወንድሞች እንዴት ነው የምታረጉ? የጆሮ መስሕ ስታረጉ አንድ በአንድ ነው እንዴ? ኖ አብረው ነው። ልክ እሱ ደግሞ የእግራችን ደግሞ እንደዚህ ነው። አንድ ጋ ነው መስሕ የምታረገው። ከተቻለ ግን በውፍረት በጉልበት መታመም በምን በምን የማትችሉ ከሆነ ግን ምንም አይደለም። እሺ። ከዛ በኋላ መስሕ አለል ኹፈይን ብዙ ሰው የሚሳሰትበት ወላሂ እኔ ብዙ አይቻለሁ። አንዳንዶቹ እግራቸው በላይና በታች ሁሉም መስሕ ያደርጋሉ። አንዳንዶቹ በታች መስሕ ያደርጋሉ። አንዳንዶቹ ትንሽ በአራት ጣታቸው ነካ አድርገው ይሄዳሉ። ይህ ሁሉ ስህተት ነው። ይህ ሁሉ ስህተት ነው። ነቢያችን ያደረጉት ዋናው ሱና በእጅህ ውሃ እንትን ውሃ ትነካና እጅህ በላይ ከጣቶቹ ጀምረ እስከ ላይ መስሕ ታረጋለህ። የገራ እጅ እግር ደግሞ ልክ እንደዚህ በታች አይሆንም፣ በታች አይሆንም። አሊ ኢብኑ አቢ ጣሊብ ረዲየላሁ ዐንሁ ምን አለ? ለው ካነ ዲን ቢልዓቅል፣ ዲን በዓቅል ቢሆን ኖሮ በአእምሮ ቢሆን ኖሮ አስፈል ረጅል አውላ ሚን ዛሂሪሃ ይላሉ። መስሕ ስናደርግ የታቹ እግር ነበር መጽዳት ያለበት። እሱን ነበር በውሃ ነካ ማድረግ። ላ ነቢያችን ግን በላይ ያሉ ኸላስ። ዲን እንግዲህ በጭንቅላት አይሆንም፣ በአእምሮ አይሆንም፣ በአቅል አይሆንም። ያኔ በህጉና በእንትን ነው የምንሄደው። ስለዚህ በላይ ነው መስሕ የምናደርገው። ይህ በሁለቱም ማድረግ ከሱና መውጣት ነው። በታች ማድረግ ከሱና መውጣት ነው። ነካ አድርገህ መሄድ ከሱና ውጭ ነው። ጠይብ። ከዛ በኋላ ወልመስሕ መረተን ዋሂዳ፣ መስሕ ደግሞ አንድ ጊዜ ነው። የራስ ጸጉር አንድ ጊዜ ነው፣ ያኒ ወደ ታች ወደ ኋላና ወደ ፊት አንድ ጊዜ ነው። ሹራባችን መስህ ደግሞ አንድ ጊዜ ነው። ወላሂ ብዙ ሰዎች አይቻለሁ። ምንድን ነው ይህ? ሹራቡን ያጠቡ ነው ወይስ የተጫወት ነው ምለው? ያብሳል ሁለት ሶስት ጊዜ በቃ ሁሉም እግሩ ጭብልቅልቅ ያደርገዋል። በቃ አንድ ጊዜ ነች። ደግሞ ዋናው መልእክቱ በዛ መስህ ሊጸዳ አይደለም። ምን ይጸዳል? አይጸዳም። በስ አንተ ሱና ስለሆነ ነካ ታደርገዋለህ በላይ። ኦኬ ጠይብ። ከዛ በኋላ ደግሞ ወላ እኔ ያየሁት ሰው አለ። አንዱ ነው በቃ ብዙ አይደለም፣ ግን አንድ ሰው አየሁት። እግሩ ሹራብ የለውም፣ ራቆቱ ነው እግሩ። ውዱ ሲያደርግ መስሐ ራስ አደረገና ወደ እግሩ ሲሄድ መስሐ አደረገ። ሹራብ እኮ የለውም ወንድሞች። በእግሩ ላይ በእግሩ በቆዳው መስሐ አድርጎ መስጊድ ገባ። ያዝኩት እንደዚህ። አረ ወንድም ምን ነካ አልኩት። አንተ እኮ ረስተህ ነው መስሐ ያደረከው። ላ መስሐ እኮ ይሆናል አለኝ። መስሐ እኮ በሹራብ ነው የሚሆነው እንጂ በእግርህ ቆዳ አይሆንም አልኩት። ገረመው ሰውየው። የሁላችሁ ጀህልነት የት ደረሰ? የምን ይባላል ጀህል አይደለም፣ የሱፐር ትሪፕል ኤክስ ጀህል ነው። ወደር የሌለው ቶፕ የዓለምን ቅያስ የዓለምን እንትን ናምበር የሰበረ ነው ይሄ ነገር። በእግሩ ላይ መስሐ ሲያደርግ አይቼዋለሁ፣ አለ ሹራብ ማለት ነው። ጠይብ ወልመስሑ የእኽዋ መስሐ አልኹፌን መሽሩዕ ልርጃል ወኒሳ። ብዙ ሴቶች ደግሞ መስሕ እንደሚያደርጉ አያውቁም። መስሐ አልኹፌን ለሪጃል ሱና ነው፣ ለሴቶቹም ሱና ነው፣ ለህፃኖቹም ሱና ነው፣ ለማንኛውም ሰው የሚሰግድ ሱና ነው። ጠይብ ትልቁ ስህተት የሚያደርጉት ልንገራችሁ ወንድሞች፣ ብዙ ሰዎች መስሕ አለል ኹፌን በምክንያት ነው ይላሉ። ብርድ ሲሆን ነው ይላሉ። ማን አለ? ለምሳሌ ውሃ ሲታጣ ነው ይላሉ። ማን አለ? ለምሳሌ ሱሪህ ሲጠብህና ጎንበስ ማለት ሲያቅትህ ነው ይላሉ። ማን አለ? መስሐ ለልኹፌን ምንም ምክንያት የለውም። ምንም ምክንያት እና ሰዎቹ የሚሉት በሙሉ ስህተት ናቸው። አንተ ፊስቶ ሙሉ በርሚል ሙሉ የሞላ በርሚል ፊስቶ የሞላ ወይም ደግሞ ቧንቧው እየፈሰሰ ውሃ እኮ ውሃ አለ እኮ ብለህ ያኒ መስሐ ለልኹፍ አይሆንም አትበል። ሰበብ የለውም። አለምንም ሰበብ መስሐ ለልኹፍ ለማድረግ ትችላለህ። ጠይብ በል ሁወ ጃኢዙን ፊል በርድ ፊል ሓር ፊል ሰፈር ፊል ሓደር እሕተጅድ አው ማሕተጅድ ይህ ሁሉ አስፈለገህ አላስፈለገህም፣ በሙቀት ጊዜ፣ በብርድ ጊዜ፣ በአገርህ እያለ ወይም በተሳፈርክ፣ በሁሉም ይሆናል። ሁወ ተይሲር ሚንላህ ይህ የአላህ ፍቃድ የአላህ መሻሻል ነው። የአላህ ረሕመት የአላህ እዝነት ነው። እንዳንቸገር ብሎ በመስሕ እለፉት አለ። ሱብሓነላህ። አላህ የሰጠህ ጸጋ አልፈልግም ትላለህ። ጠይብ ወሊልመስሕ ሽሩጥ። አሁን መስሕ ስናደርግ ሽሩጥ አለው። ዝም ብሎ መስሕ አይደለም። በመጀመሪያ ደረጃ አንተልበሰሁማ ወአንተ ጣሂሩን። ሁለቱ ሽራብ ካምል ውዱ አርገህ ጣህር ስትሆን ሁለት እግርህ አጥበህ ውዱእ ስታደርግ ሁለት እግርህ አጥበህ ስትለብሳቸው ብቻ ነው መስሕ የሚሆነው። ይህ አንደኛው ሸርጥ ነው። ያኒ አባባላ ገብቷቸዋል። ያኒ ዝም ብለህ አሁን ለምሳሌ ውዱእ የለህም አይደለም፣ አመጣህና ሁለት ሹራብ ለበስክ፣ ከዛ መስሕ ጀምራለሁ ብትል ላ ካምል ውዱእ ታደርጋለህ፣ እግርህን ታጥባለህ፣ ከዛ ሹራብ ትለብሳለህ። ይህ አንደኛው ሸርጥ ነው። ሁለተኛው ወአንተ ልበሰሁማ ወሁማ ጣሂረይን ስትለብሳቸው ደግሞ ሁለት ሹራቡ ጣሂሮች እንጂ ንጃሳ ያላቸው መሆን የለባቸውም። ሶስተኛ አን የስቱረ መሐለ ልፈርድ ያ ሹራቡ ወለቅ ወለቅ እያለ መሄድ እንትኑ ከጣቶችህ ጀምሮ እስከ ቁርጭምጭሚት በላይ መያዝ አለበት፣ መሸፈን አለበት። እና ዝም ብሎ ሁለት ቁርጭምጭም የእግርህ ቁርጭምጭም መታየት የለባቸውም። አራተኛ አላ የኩን ኸፊፈን ያኒ ስስ መሆን የለበትም። ቆዳህ የሚያሳይ ስስ መሆን የለበትም። አንዳንድ ዑለማዎቹ ደግሞ ስስ ቢሆን እግርህ በሙሉ ከሸፈነ ይሆናል አሉ። እሺ፣ ላኪን ከሁሉ መጠራጠር ስስ መሆን የለበትም። እንደ ሻሽ ወይም እንደ ፕላስቲክ ትራንስፓረንት ሆኖ ያኒ እንትኑ ቆዳህን የሚያሳይ መሆን የለበትም። አምስተኛ አላ የኩኑ መክሩቅ፣ የተቀዳደዱ ሆኖ ያኒ የእግርህን ስጋ የእግርህን ቆዳ የሚያሳዩ ቀዳዳ መሆን የለበትም። ስድስተኛ ነምሰሑ ሚን አዕላ፣ በላይ ነው መስሕ የምናደርገው እንጂ በእግራችን ስር አይደለም። ሰባተኛ ሙደት ልመስሕ የውሙን ወለይለቱን ልልሙቂም ወተላተ አያም ልልሙሳፍር። ደሞ የሰባተኛው ሸርጥ ነው። አንተ በከተማ ያለኸው ለ24 ሰዓት ብቻ ነው የሚፈቀድልህ። ከ24 ሰዓት በኋላ ግን ሹራቡን አውጥተህ ሙሉ ውዱእ ማድረግ አለብህ። እሺ። ለተሳፈረ ደግሞ 3 ቀን እና 3 ሌሊት ያኒ 3 ቀን እያበሰ መስሕ እያደረገ ሊሄድ ይችላል። ካልሱ ሳያወጣ ማለት ነው። ካወጣው ይፈርሳል። እሺ። ስምንተኛ ወየብደኡ ሙደት አልመስሕ ሚን ቢዳየት አልመስሕ ወለይሰ ሚን ቢዳየት አልውዱእ። መስሕ ደግሞ የሚጀምረው ውዱእ ካደረክበት ሳይሆን መስሕ ከጀመርክበት ነው። እኔ በፊት ብያቸዋለሁ፣ ፍላጎታችን ለፈጅር ውዱእ አድርጎ እግሩን አጥቦ ከዛ በኋላ ሹራብ ለበሰ። አሁን ምን አይደለም የሚጀምረው፣ ላ በውዱኡ ይሂድና ውዱኡ ፈርሶ ሌላ ውዱእ ሲያደርግ መስሕ ይጀምራል። መስሕ ከጀመረበት 24 ሰዓት ይቆጥራል ማለት ነው። ጠይብ፣ ከዛ በኋላ ዘጠነኛው ቢንቲሃ አልሙዳ የተወቀፉ አልመስሕ አይደን ቢኸልዕ አልኹፍ የተወቀፉ አልመስሕ ላኪን አልውዱእ ላ የፍሱድ። ሱብሓነላህ። ይህ ደግሞ በጣም ደቃቅ የሆነ እውቀት ነው። መስሕ ከጀመረ በኋላ ከአንድ ሰዓት በኋላ ሹራቡን ካወለቅ የመስሑ ዘመን ፈረሰ። እንደ አዲስ ውዱእ ማድረግ አለብህ። ጠይብ እንግዲህ ያኒ እንትኑ ካወጣው ካልሲው ከወጣው። ሁለተኛ ደግሞ 24 ሰዓት ካለቀ ደግሞ ውዱእ እንጂ መስሕ አይሆንም። ከዛ ቀጥሎ ለምሳሌ ወንድሞች ይህ ነገር ተመልከቱ። ፍላጎታችን ዙሁር ውዱእ አደረገ፣ ውዱእ ካመል እግሩ ማጠበ ምን አጠበ፣ ከዛ ካልስ መለሰ ካልስ ለበሰ ማለት ነው። አሁን የዙሁር ውዱእ ነው ያለው፣ ካልስ ለብሶ አስር ሲመጣ መስሕ አደረገ። አሁን መስሑ ከአስር ነው የሚጀምረው። አሁን በዛ መስሕ ያደረገው ውዱእ አስር ሰገደና መቅሪብ ከመግባቱ በፊት ካልሱ ካወጣ ውዱኡ ግን አልፈረሰም። ካልሲው በመውጣቱ ውዱኡ አይፈርስም። እዚህ ላይ ነው ብዙ ሰዎች የሚስቱት ይህ ነገር ነው። አሁን ውዱእ አደረገ። አንድ ሰው ውዱእ ሲያደርግ መስሕ አደረገ። መስሕ አድርጎ ዙሁር ሰገደና ከዛ በኋላ ቀጥታ ዙሁር ሲሰግድ ሁለት ካልሲውን አውልቆ ጣለው። አሁን መስሕ ሊያደርግ አይችልም። ውዱኡ ግን አልፈረሰም። ምክንያቱም ካልሲው በመውጣት ውዱኡ አይፈርስም። ውዱእ የሚያፈርሱት ሌሎች ነገሮች ናቸው። እና ካልሲውም አውጥቶ ጥሎት እያለ መቅሪብም ዒሻም በዛ ውዱእ ሊሰግድ ይችላል። ካልገባችሁ በኋላ በጥያቄና መልስ እንጂ ከዚህ በላይ ልገልጽ አልችልም። ስለዚህ ካልሱ በማውለቅ ውዱኡ አይፈርስም። ጠይብ አስረኛው አነውም ላ ዩፍሲዱ ምደት አልመስሕ፣ የፈለገውን እንቅልፍ ብትተኛ የመስሕ ዘመን አያፈርስም። በሌላ አነጋገር ዙሁር ስትሰግድ መስሕ አደረክ፣ እስከ ነገ ዙሁር መስሕ እያደረክ ልትሄድ ትችላለህ። ግን አስርተኛ 2 ሰዓት ከተኛህ በኋላ የመስሕ የኹፍ መስሕ አይበጥልም። ምንም የሚያፈርሰው ነገር የለም። ካልሲው ካወጣህ ይፈርሳል እንጂ እንቅልፍ የመስሕ ጉዳይ አያፈርስም። إشي. كذا قطلوا يالو، إذا انتهت مدة المسح لابد من وضوء جديد. هاي 4 ساعات كان لك أجن أديس وضوء يسفل لقهان. إشي يهين كالكبو هلا يمتش الرشاو مسح الخوف يميا فرس من دنو بلن تأيك. لمسالي ما يفسد المسح ومدته يجنابا غسل قالهن يجنابا للتاتب كالك قديتا قديتا كالسون سلم التاوتا يمسح قداي فرس مالتنا نا ويم هولتن يادمو كالسوستن يادمو قزيو هاي 4 ساعات كالك خلاص نزي سوستنا اتشو يعني يمسح خف يميافرسو ويم قزيو يميافرسو عندو لمسالي اهون مسح درك زهور بزاب مسح بدرك بس زهور سجدك مستهمت اتشنا عصر كما قباتو وفيت قنينيو تادرك قديتا سونتي سلم التاتب اهون كارسيو تاوتنا سونتي قلاهن تاتبه عندنا كارسيون لبسه عندنا تجمرا له مالتنو يه عندنا وميافرسونو ሁለተኛ የሚያፈርሰው 24 ሰዓት ካለቀ ሶስተኛ የሚያፈርሰው 24 ሰዓት ሳይልቅ ካልሲዩም ካወጣ እኔ አሁን ባስተማርኳችሁ ብዙ ጥያቄ ጠይቃለሁ ተዘጋጁ طيب ይሄን ነገር እንግዲህ ከበዛ ፍቅህ ከበዛ በጣም አያዝልንምና እዚህ ላስቆም ነኝ ምክንያቱም ከዛ ቀጥሎ ያለው ሌላ ጉዳይ በሌላ ጉዳይ ስለምንገባ አሁን እስካሁን ድረስ አስተማርኳችሁ ቢስሚላህ በሉና ተወያዩበት ተከራከሩበት ጠይቁ ወይም ያልገባችሁ ነገር ካለ ንገሩኝ እላለሁ ስለዚህ በዚህ ድርሳችን ያን ያስቆማል ማለት ነው ለምንድን ነው ያሰጠርኩት ዛሬ ካበዛሁት አያዝም ደሞ የውዱ ጉዳይ ስለሆነ በጣም አጠንክረን ቅጥቅጥ አብለን ማወቅ አለብን ለማለት ነው እንጂ አንድ ሰዓት ልጨምር ይችላል ወንድሞች ከፈለጋችሁ ላኪን ላ እንደዚህ መሆን የለበትም እስካሁን ድረስ ምሰሶችና ሱናዎች መስሕኹፍ ምናምን ምናምን ሁሉ በክርክርና በጥያቄ መልስ እንሄዳለን ኢንሻአላህ ማይክ ፍሪ ለእናንተ السلام عليكم ورحمة الله وبركاته بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم جزاكم الله خير جزاء أستاذ أبو محمد ربنا زادك الله علما ونفعنا بعلمك أستاذ نهي أهون لايك مجارش عن المتحوط وده خيا ها مزدهي كان تكذاتي يالو ناقن بمسفلاي يمجارش عن المتحوط ተምታቱብኝ ምንድነው አንድ ሰው ዙሁር መስህ ካረገ ካልሱ ካወጣው ወዶን አይፈርስም እንደገና አስር በዛ ሊሰግድ ይችላል ብለን ነበር አስርና ማሪብ አሁን በመጨረሻ ደግሞ ወደ ከሚያፈርሱ ማለት መስህ ከሚያፈርሱ ነገሮች ሶስት ጠቅሰን ሶስተኛው ካልሱ ካወጣል እና እነዚህ ሁለቱ ተጋጭብኝ በመጀመሪያ ካልስ ከወጣ አይፈርስም ብለን ነበር አሁን ደግሞ ከሚያፈርሱት ብለን ተቀስነውና እንዴት ነው እንዴት ቢያብራሩልኝ ጀዛኩም ላህ ቆንጆ ጥያቄ ነው ለዚህ ነው እንግዲህ በጥያቄና በመልስ እንከራከረው ያልኩት ወንድሜ ሰላማት አንድ ነገር ያልገባህልኝ መጀመሪያ ያልኩት ምንድነው ውዱእ አርጎ አንድ ሰው ሙሉ ውዱ ከዛ ዙሁር መስህ አደረገ ዙሁር ውዱ ሲያደርግ ካልሲዩን መስህ አደረገ አሁን ዙሁር ሰገደ እሺ ከዙሁር በኋላ ሁለቱን ካልሲዩም አውጥቶ አስቀመጣቸው ውዱ አይፈርስም ንገሩኝ ውዱ ምንድነው የሚያፈርሰው ፈስ ከወጣ ሽንት ከሸነ ትውከት ከወጣ ደም ከወጣ የነ ውዱ የሚያፈርሰው አይደለም እንዴ ከተኛ ካልሲዩ በመውጣት ግን ውዱኡ ከካልሲዩ ጋር አይሄድም ውዱኡ አለ አስርን ቢሰግድበት ይችላል ሌላም ሊሰግድበት ይችላል። ይሄን ግልጽ ነው አይደለም? ሰላማት ይሄ ግልጽ ነው። እሺ በሁለተኛው ግን እንደዚህ አይደለም ያልኩት يعني ውዱ አድርጎ መስህ ካደረገ ካልሱን ሁለቱም አውጥቶ ቢጥላቸው ውዱ አይደለም የሚፈርሰው ሰላማት የመስሁ ሙዳ የመስሁ 24 ሰዓት የተሰጠበት አቋረጠው አሁን ፈረሰ አሁን መስህ ሊያርጋ ካልሲዩን እንደገና ለብሰው መስህ ሊያርጋ አይችልም ካልሲዩን በመውጣቱ የተሰጠው 24 ሰዓት ይፈርሳል ነው ያልኩት ውዱ አይደለም የሚፈርሰው አሁንስ ግልጽ ነው አው እና የተሰጠው ከዙሁር እስከ ነገ ዙሁር የተሰጠው አፈረሰው አሁን ከአስር በፊት ካልሲዩ ስላወጣ ውዱ እንዳለ ሆኖ ላኪን እንደገና ካልሲዩን ለብሶ መስህ ሊቀጥል አይችልም ሙዳው ግዚያው በማውጣቱ ፈረሰ አሁን ግልጽ ይመስለኛል ማይክ ፍሪ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ማሻአላህ በመጀመሪያ ደረጃ አልহামዱሊላህ ረቢል ዓለሚን አላሊና እስላም ወላህ በጣም ደስ ድንና እስላም ሁሉ ነገር ባሉ ነገር ገር የሆነ ሃይማኖት ነገሮች ሁሉ መግራታቸው ወላህ በጣም ደስ ይላል ማሻአላ ግን ኡስታዛውን ያለኝም ጥያቄ ምንድነው አሁን ካልሲ ብዙ ጊዜ አሁን እዚህ ሀገር ካልሲ ከቁርጭምጭሚት በላይ መሆን አለበት ተብሏል ግን ብዙ ጊዜ አሁን አሉ አንዳንድ ካልሲዎች አሁን በጣም ሾርት ነው ከቁርጭምጭሚት በታች የሆኑ ካልሲዎች ራሱ አሉ እነሱም በቃ አይሆንም ማለት ነው ሌላው ደግሞ አሁን በጣም ትልቀው ነጥብ የሚያገኘሁት እዚህ ጋር እኔ በራሴ አሁን እንዲሳደግ ስራ ቦታ ምናምን ያው ከጊዜ አኳያ ሰዓት ስለሌለኝ በሚኖረው እንዲሁ ነው በመስሆ ነበር ማለት ግን ከዛ በፊት ቀድሜ ውዱ አላ ማለት ውዱዬ የፈረሰም ሊሆን ይችላል አይፈልክ ልወጣ ስል ያው ካልሲ አድርጌ ነበር ማድረግ የግድ በቃ መጀመሪያ ውዱ አድርጌ ነው ካልሽን ካረኩ በኋላ ማድረግ ያለብኝ ማለት ያገኘው ትምህርት ያ ነው እና አሁን እነዛ የሰገድኳቸው ሰላቶች እስታዳ እንዴት ነው የሚሆነው ምንማ በጣም ነው የደነገጥኩት እንስሳ ማለት ነው ውዱም ሳይኖረኝም ዝም ብዬ ካልሽን አድርጌ ነበር ከዛ በኋላ ለመስገድ ስል አብሽም ሰግደው ማለት ነው ያ ነገር በጣም ትንሽ ስላስደነገጠኝ ምን ማድረግ ነው ያለብኝ ለማለት ነው ማይክ ፍሪ ሰላም አለይኩም ወራህመቱላሂ ወበረካቱ እሺ ማድሪ ጠፋብኝ እኮ ሁለት ጥያቄ መጠየቅ እኔ አልችለውም ድገምልኝ አንደኛው ገብቶኛል ያው በስተት የተደረገው ውዱ በስተት የተደረገው መስህ ያለፈው አላሁ አዕለም አላህ ምን እንደሚልሽ አንዳንድ ዑለማዎቹ በጅህልነት የተደረገ ምንም አይደለም ይላሉ ግን በጣሃራ ጉዳይ ከመጣን ግን በጣሃራ ጉዳይ ግን ብትረሲም ሰላቱ መመለስ አለበት ቀዳ መውጣት አለበት ስለዚህ ስንት ሰላት ነው ያሳለፈሽ የተሳሳተሽ እኔ አላቅም አንቺ ማታቅም ይሆናል ስለዚህ ይሄ ነገር ቀስ ብለን አጥንተን የሚመለስ መልስ ነው ምክንያቱም ያለፈው ሰላቶች ጉዳያቸው አላህ ነው የሚያውቃቸው ስለዚህ እሱ ቀስ ብለን ኢንሻአላህ እንመለሳለን አንደኛው ጥያቄ ምን ነበር ያንቺ ሁለት አትጠይቁም ብያለሁ አንደኛው ጥያቄ ምን ነበር ማይክ ፍሪ ኦኬሽ አፋን ኡስታዝ አጭር ካልሲ የሚሆነ ከቁርጭምጭሚት በታች የሆነ በአጭር ካልሲ አሁን ብዙ ጊዜ ይደረጋል በሶስ የሚለውን የተደረገው ለማለት ነው ማይክሮፎን እሺ አሁን ገብቶኛል አጭር ካልሲ ከሆነ መስህ አይደረግም جميع العلماء ያሉት ቁርጭምጭሚቱን ውስጥ አስገብቶ እንቃርጎ እግሩን የሚይዝ ነው እንጂ ከቁርጭምጭሚት በታች አይሆንም ማይክ ፍሪ